ومن يهد الله فهو المهتد ومن يضلل فلن تجد لهم أولياء من دونه ونحشرهم يوم القيامة على وجوههم عميا وبكما وصما مأواهم جهنم كلما خبت زدناهم سعيرا ذلك جزاؤهم بأنهم كفروا بآياتنا وقالوا وإذا كنا عظاما ورفاتا أئنا لمبعوثون خلقا جديدا ومن يهد الله فهو المهتدي الله تككلن يون الناس أنهن من قد يمروا سو السونة تككلن يوم على سينا ومن يدلل الله لكم سبحانه وتعالى بسكسل أيته وسو يوم ارتع سكت يبكى በትክክል የሚጠቅመውን መስመር መቀበል ሲገባው የተወላጀደውን የሰይጣን መንገድ የመረጠና ተመረጥና ጥሩ ነው ብሎ በዛው የተወው ማለት ነው። ፈለም ተጅደለሁም አውሊያ አለንጂ አይነቶቹ ስተተኞች የሚረዳቸው ወገን አታገኝም እንዱን ይህ ከአላህ ሌላ ወነሕሽሩሁም የውመል ቂያመቲ አላ ውጁሂም እና እንዲህ አይነቶቹን ስተተኞችና ጠማማዎች የቂያማ ቀን ሲሆን ከመቃብራቸው አንስተን ወደ መሰብሰቢያው ቦታ ስንመጣና ስንሰበስባቸው በግንባራቸው ላይ አቁመን ነው የምንነዳቸው። ኡሚየን አይናቸው የታወረ ወቡክመን አንደበታቸው የታሰረ ዱዳ ወቱመን እንዲሁም ጆሯቸው የደነቆረ አድርገን ልክ እንደ ግንድ በጭንቅላታቸው ቁሞ እግራቸው ወደ ላይ ተንጨፍሮ በመቀጣጫ መልክ እንዲቀርቡ እናደርጋቸዋለን። መዋሁም ጀሃነሙ ከዚያ በኋላ መኖሪያቸው ጀሃነም ይሆናል። كلما خبت زدناهم سعيرا من جهنم النسنا قاتلا يتوسنا جزيز تقاتل قويسا فهنا تاتشو سيالك آمد هنو نددو برد بقاب بسيل عندهم دمو هموم سنشق اليا برد بقاب كالزمالة في جنمر انددنا دمو انبيج مننا انبيت تاتشو سنة درقوات دن ما الأمارات نجد سهنا تاتشو عن دابتا سندو ክፍል በሚልና አመድ በሚሆን በጊዜ ማንኛውም እሳት ያ የሚበራው ነገር እየተገባደደ ሲሄድ እየደከመ ወደ ታች እየከሰመ ይሄዳል ኃይሉ ማለት ነው። እንደገና ደግሞ አዲስ ማገዶ ሲጨመርለት ወደ ላይ ይጉራል። ልክ ሰውነታቸው መጀመሪያ ሲማገድ እንዳለ ይጉርና ሲነድ እየከሰለና እንትን እያለ ሁም እየሆነ ሲሄድ በረድ ጋር ሲል መልሶ ደግሞ ሰውነታቸው እንዲታደስ እናደርገዋለን። ቢታደስ ደግሞ ቃጠለውም እንደገና መልሶ እንዲግምና እንዲነሩ እየተደረገ ሁልጊዜ መቀጠል ይሆናል ማለት ነው። እዚህ ላይ እንግዲህ ኡሚየውቡክ መወሱን መንሲል በሌላ ቦታ ጀሃነምን እንደሚያው የሚባሉትን ነገር ሁሉ እንደሚሰሙና እንደሚመለከቱ ይገልጻል ሌላ አያት። እዚህ ላይ ደግሞ ሐዋሳታቸው በሙሉ ተጥቅሙጭ ሆነው እንደሚነሱ እንትን ይላል። ግጭት እንዳይመስል በተለያየ መርሃላ የተለያየ ሁኔታዎች ያጋጥማቸዋል ማለት ነው። መጀመሪያ ለተነስተው ተመቃብራቸው ሲነሱ ይሰማሉ። ትንሽ ፈጥ ሲሉ ገማሐከል በድንጋጤው ሰውነታቸው በሙሉ ይደነዝዝና አይናቸው ይታወራል፣ ጆሮአቸው ይዘጋል፣ እንዲሁም ደግሞ ህሊናቸው ሁሉም ነገር ሊፈጥቅሙጭ ሆናል ማለት ነው። አንደበታቸውም ይታሰራል። እንደገና ደግሞ አልፈው ተወሰነች የላ ከሄዱ በኋላ ጀሃነም ለኢዳራውሃ ኢላል መካኒን በዒድ ገና ካሻጋሪ ያዋታል። የዛ ጊዜ ደግሞ አይናቸው ይከፈታል፣ ጆሯቸውም አንደበታቸውም መልሶ እንደነበረበት የሚሆንበት ሁኔታ አለ። አንድ መርሐላ ላይ ሲደርሱ እንግዲህ የማይሰሙ የማይለሙ ይሆናሉ። ሌላ መርሐላ ላይ ሲደርሱ ደግሞ የመስማትና የማዳመጥ አቅማቸው መልሶ ይመለስላቸዋል ማለት ነው። እና ቁርአን ሲደርሱ ስለማይጋጭ አንድ ቦታ አይሰሙ ማለሙም ብሎ ሲያበቃ ሌላ ቦታ እንደገና ይሰማሉ ይላል። እንዳይሆን የተለያየ ኬላ ላይ የሚያጋጥማቸውን ሁኔታ ለማሳየት ነው በዚህ መልክ የገለጸው ማለት ነው። እና ቅጣቱ እንግዲህ ዘላለማዊ ሆኖ ይቀጥልባቸዋል። ያ ቅጣቱ ሰውነታቸው ተቃጥሎ አልቆ በረድ ቅጠል በረድ ማለት ያሳይ መልሶ ደግሞ ሰውነታቸው እንደነበረ ሲመለስና ሲታደስ ቃጠሎውም እንደዛው እየጋመና እየናረ ይቀጥላሉ እንጂ ሙተው ወይም ከስለውና አመድ ሆነው የሚገላገሉበትና የሚድኑበት እንኳን ሁኔታ ያጋጥማቸው ማለት ነው። ዳሊክ ጀዛኡም እና የነዚህ ከአደዎች የሥራ ውጤትና ምንዳቸው ይህንን ይመስላል። ለምን ቢአነውም ከፈሩ ቢአያቲና እዚህ ዱንያ ላይ ያሉ የኛን መመሪያ አንቀጾቻችንን ክደዋልና የጌታቸውን መመሪያ በመካዳቸው ሳቢያ ነው እንዲህ አይነት አሳር የተጋለጡት ማለት ነው። ወቃሉ እንዳውም መካዱን ብቻ ሳይበቃቸው በአላህ አንቀጾች ለማሾፍና ለመቀለድ አይዳኩና አይዷምን አሁን እኛ ሰውነታችን ፈርሶ አጥማችን ተንባዶም በሚረግፍበት ጊዜ ስጋውን ቆዳውን ከላው ላይ ተወግዶ እነዚህ አጥሞቻችን የተልከሰከሱ እንጨት ባሪ መስለው ሲወድቁ ወሩፋተ እንደገና ደግሞ ከመቆየታቸው ግዛት የተነሳ አጥንቶች ራሳቸው በስልተው እንደዚህ ብትባሽና ሲነኳቸው የሚፈረፈሩ ፋንድያ በሚመስልበት ጊዜ አይና ለመብዑቱን አፈልቀን ገዱዳ እንደገና በአዲስ መልክ እኛ እንመለሳለን የሚባለው አነጋገር እውነት ይመስልሃልን እያሉ ይሳለቁና ይቀልዱ ነበረ። በዛ ሰበብ ነው ለእንዲህ አይነቱ የከፋ ቅጣት የተጋለጡት። أولم يروا أن الله الذي خلق السماوات والأرض قادر على أن يخلق مثلهم وجعل لهم أجلا لا ريب فيه فأبى الظالمون إلا كفورا ولو أنتم تملكون خزائن رحمة ربي إذا لأمسكتم خشية الإنفاق وكان الإنسان قتورا أولم يروا أن الذي كمثبها لعم النسات يمتراكروا ما يمتراكروا يهم كهاجوات ለመሆኑ አያውም ወይስ አስተውሉምን ይላል? አንአላህ الذي خلق السماوات والارض ሰማያትንና ምድርን የፈጠረ የሆነው አላህ قادر على ان يخلق مثلهم እነሱን በነበሩበት አምሳል እንደገና መመለስና መፍጠር የሚችል መሆኑን ለምን ከዚህ አይረዱም? خلق السماوات والارض اكبر من خلق الناس እንዳለ ወላ ወታ ሰውን ከሞት በኋላ ከመመለስና ከማደግ ይልቁን ሰማይንና ምድርን መፍጠር ይከብዳል። ያ ያልከበደውና ያላዳገተው እንደገና ሰውን ማስነሳት ያቅተዋል ብለው እንዴት ያስባሉ ይላል። አሁንም የዛ ተመሳሳይ ነው። ሰማያትንና ምድርን በመፍጠር ክሮታው የታወቀ የሆነው ጌታ አላ አንየኹሉቀ ሚስለሁም እንደገና የነሱን መሲል የሆነ ዛሬ ያለውን አካላቸውን በዛው በነበረበት አምሳያ መመለስና ማደሱ እንዴት ያዳግተዋል ብለው አሰቡ ማለት ነው። ወጃለ ለሁም አጀለል አረይበቲ እና ለዚህም ደግሞ መምጣቱ ወይም መከሰቱ የማያጠራጥር የሆነን ቀጠሮ ይዘላቸዋል። ምናልባት እንግዲህ እነሱ እንደ መከራከሪያ ነጥብ አድርገው የሚጠቀሙት የሞተ ሰው ከተነሳ እስካሁን የሞቱት አባቶቻችን እና አያቶቻችን ለምን አይነሱም እና መጥተው አሁን አናያቸውም ይሉ ነበረ። ይህም እንዳይሆን በየለቱ አይደለም እናንተ በጠየቃችሁ ቁጥር ሳይሆን እኔ ያስቀጠሩ አለ ያ ቀጠሮ ሲደርስ ቃማ የሚባለው ሲመጣ ነው ብያቸዋለሁ። ያ ሲደርስ ግን ለማስመስከት የሚችል ለመሆን የማረጋገጫው ሰማይና ምድርን ብቻ ተፈጥሮ ያላቃተኝ መሆኑ ነው ባላቸው ፋበዛሊሙነ ኢላ ኩፉራ እና አሁንም በዚህ መልክ ግልጽ የሆኑ መረጃዎችንና ማመሳከሪያዎችንም እየሰጠኋቸው እነዚህ ኩፋሮች ወይም ከሃዲዎችና ግፈኞች የሆኑ ህዝቦች በክደታቸው መቀጠልን እንጂ ሌላው አልተዋጠላቸው እኔ የምነግራቸውና የማረጋግጥላቸው ነገር ሁሉ ቢዋጣቸው አልቻለም በዛው በለመዱት ከዚህ ከመፋት ለተቀረ ይላል። ወላው አንቱም ተምሊኩነ ከዛኢነ ረህመቲ ረቢ እናንተ የጌታዬን ጸጋ መጋዘን የምትቆጣጠሩ ብትሆኑ ኑሮ ኢደላ አንፈኩም የዛ ጊዜ እናንተ ፈሽየተል ኢንፋክ ገንዘቡ ወጥቶ ያልቅብናል ብላችሁ ከመፍራትና ከመስጋት የተነሳ ማውጣትንና መቀለድን ታቆሙና ታቋርጡ ነበር ባላችሁ። ወካነ الانسان قطورا ሰው ሲባል በተፈጥሮ ምንጊዜም ንፉግና ቀብቃባ ነውና የግነቱ የአላህ መጋዘን ቁልፍ በእናንተ እጅ አልሆነም እንጂ እናንተማ የዚህ ስልጣን ባለቤት ብትሆኑ ኑሮ ማውጣት የሚገባውን ነገር በወቅቱ ለሚገባው ክፍል አውጥታችሁ አትሰጡም ነበር። ምክንያቱም ምንም አላህ ያርቅም ብሎ ቢያረጋግጥላችሁ እንኳን ይህን ነገር አውጥተን አንድ ቀን ያልቅብንና ባዶ እጃችን እንቀራለን ብላችሁ ከመፍራት የተነሳ ታቆሙ ነበረ ገና አስቀድማችሁ እንጂ አላህ ስብሓነሁ ወተዓላ እንደሚለግሰውና እንደሚያዳርሰው ብታደርጉ ባልቻላችሁ ነበር ባላቸው ይላል። ማለትም ምንድነው እንግዲህ እነሱ እገሌ ነቢይ ሊሆን አይገባውም ይላሉ። ያን እንግዲህ የአላህን ረህማ እነሱ አስተናባሪ ሆኑ ማለት ነው። የአባባላችሁ ማለት የምትችሉት ስልጣን የእናንተ ሊሆን ነበረ ነቢይነትም የምትደለግሉትና የምታድሉት እናንተ ብትሆኑ ይህን ነቢይነት ለገሌ ብንሰጠው ያልሆነ ይሆንብንና እያላችሁ በመፍራትና በመጋት ስታመነቱ እንዲሁ ዝም ብላችሁ ታስቀሩት ነበር እንጂ ለሚገባው ሰው አትሰጡትም ነበረ። ሌላውንም ኒዕማ ሁሉ እንዲሁ በተመሳሳይ መልኩ አላህ በእናንተ እጅ አላደረገውም እንጂ የአላህ መካዘን በእናንተ ለውክልና ቢሰጣችሁ ኑሮ ነገሌ እንዴት ተጠዋለሁ እንግዲህ ያልቀብኝሳ የኔ ወዳጅና የኔ ዘመድ ሳይደርሰው ይያላችሁ በመንቀባቀብ እንዱ ስትንቀጠቀጡ ነገሩ ሁሉ ይበላሻሽ ነበር። ደግነቱ በእናንተ እጅ አይደለም ያላህ ፈዛይን እሱ በቀጥታ ነው ለሚገባቸው የሚፈጣቸው ነው ማለት ولقد آتنا موسى تسع آيات بينات فاسأل بني إسرائيل إذ جاءهم فقال له فرعون إني لأظنك يا موسى مسحورا قال لقد علمت ما أنزل هؤلاء إلا رب السماوات والأرض بصائر وإني لأظنك يا فرعون مسحورا فأراد أن يستفزهم من الأرض فأغرقناه ومن معه جميعا وقلنا من بعده لبني إسرائيل اسكنوا الأرض فإذا جاء وعد الآخرة جئنا بكم لفيفا ولقد آتينا موسى تسع آيات بينات والله بأرجيت لنبي الله موسى قلت يهونو زتني تأمر وشن ستنا والليلة مالت من دلناه انجلي أنت نبي لموان النزين نجرج ما تفتنا اللبته يالو يتلاجو ጥያቄዎችን በመደርደር ነብዩ አለይሂ ሰላቱ ወሰለም ክርክር ያስፋፋቸው ሲመጡ አሁን እናንተ የምትሏቸው ነገሮች ሁሉ እንደጠየቃችሁ ይፈጸምላችሁ እንደማታምኑ አውቃለሁ ይላል ሚላቸው አላህ። ለዚህም ማረጋገጫ ወደ ታሪክ ብንመለስ ነብዩላህ ሙሳን ዘጠኝ የሚሆኑ ልዩ ልዩ ተአምሮችን ሰጥተነው ነበር በወቅቱ ይላል። እነዚያን የሰጠሁት ለመሆኑ ደግሞ እኛን ባታምኑ በአጎረቤቶቻችሁ የሚገኙትን የሁዶች ፈቃል በኒ እስራኤል የእስራኤልን ልጆች ጠይቋቸው ተውራት ያነበቡትን የድጃአውም ነቢዩላህ ሙሳ በመጡበት ጊዜ ዘጠኝ የተለያዩ ሙዕጂዛዎች ይዘው እንደመጡ ያን ሁሉ ሙዕጂዛ ይዘው መጥተው ግን ፈቃለ ለሁ ፊርአውኑ በጊዜው የነበረው አምባገነን ፊርአውን እንዲህ አላቸው ለሙሳ እኒ ለአዙኑከ ያ ሙሳ መስሑራ አንተ እንደምትለው የአላህ ነቢዩ ሳትሆን ወይም ደግሞ በእጅ የሚታዩት ነገሮች ታምሮች ሳይሆኑ አንተ መስፈር ነብዬ ነው የምጠረጥርህ ሙሳ ሆይ አላችሁ። ማለት ያው ጥላት ሳታውቀው መድኃኒት አዝሮብህ አስማት ደግሞብህ በዛ ምክንያት ተቃውሰህ የሆነ ያልሆነውን ነገር ዝም ብለህ ወህይ መጣልኝ እያልክ ትዘላብዳለህ እንጂ አንተ እንደምትለው ነብይ ይልቅ ሆነ አትችልም የሚል ድምዳሜ ነው የሰጣቸው። ታዲያ ሙዕጂዛ ማምጣት ሰውን ያሳምን ቢሆን ኑሮ ለምን ፊርአውንና አብረውት የነበሩትን ሰዎች አላሳመናቸውም? አሁንም እናንተ የምትጠይቁትን ነገር ሁሉ ባደርግላችሁ ለነብዩ ያው መስሑር ነህ ብላችሁ ነው መልሳችሁ መልስ የምትሰጡት እንጂ እንደማታምኑ ስለማውቅ ነው በማለት በታሪክ አመሳከረ ማለት ነው። እና እነዚህ ዘጠኝ የተባሉት የነብዩላህ ሙሳ ሙዕጂዛዎች ዝርዝራቸው አንደኛ ያ በተደጋጋሚ በየስራው እንደሚጠቀሰው ዘንጋቸው ናት የመጀመሪያዋና ዋናዋ ሙዕጂዛ ማለት ነው። ዘንጋቸው ያው እንደንጨት የተለያየ ስራዎች ሰርባታል ሲፈልጉ ደግሞ እባብ ዘንዶ ሆና በጥራቶቻቸው መካከል ታሸብርላቸው ነበር ማለት ነው። ሁለተኛ እጃቸው በልብታቸው አግብተው ሲያወጡት እንደ ፀሐይ ብርሃን ወገን ሆኖ ያበራላቸው ነበር ምንም ቃጠሎ ሳይመጣ ማለት ነው። ሶስተኛ ደግሞ ጡፋን የውሃ ማዕበል ማጥለቅለቅ አካባቢውን በውሃ አጥለቅልቀው ነበር በአንድ ወቅት ማለት ነው። እና ያንን ጌታህን ለምንና እርዑ ለና ረበከ እያሉ እየወደቁ እየተነሱ ይለምናሉ። እንደገና ዱዓ ሲያደርጉ መልሰው ያፈርሳሉ። ወልጀራድ እንደገና ደግሞ የአንበጣ መንጋ መጥቶ አዝመራቸውን ጭጭ አድርጎ የበላበት ጊዜ አለ። ያለ ተወሰነ ጊዜ ያን ሲያደርጉባቸው ተደናግጠው እናምናለን ይህን አስነሳልን ብለው ሲነሳላቸው አሁንም ሲህር ነው በማለት አሸፈጡ። እንደገና ወልቁመል እንደገና ደግሞ ቅማል እንደዚህ ወረታቸው ማለት ነው። የቅማል ማአት ወረደባቸው ወይም ቅማል ማለት እንደ ፍል ያለ ነገር አዝመራ የሚያጠፋ ነገር ነው እንደ ብልህ ነገር ማለት ነው። ወበፋዳአ ሌላው ደግሞ እንቁራሪት ወይም ጋብንቸር መንጋ ወረደባቸው ማለት ነው። ያለ የሌለውን ነገራቸውን ሁሉ የሚያጥለቀልቅ እና የቤት ቃያቸውን ሁሉ እየገባ የሚታጎል እድስቱ እሊጡ ውስጥ እየተጨመረ ከዛም አልፎ ሊናገሩ አፋቸውን ሲከፍቱ ዘሎ አፋቸው እስከ መግባት ድረስ በላያቸው ላይ ይተኙ ራሳቸው ላይ እንደዚህ እየተነባበረ ይተኛባቸው ነበር እንቁራሪቱ ይባላል። ያ ሲያሰቃያቸው እንግዲህ በቃያና ሰግድልኝ ጌታ አለ ምንና እንስማማለን አሉ። ያ ሲወገድለት አይ ሳሄር የሳሄር ዘዴ ጠፋን እንዴ አውቀንብሃል እያሉ እንደገና ያፈርሳሉ። ወደመ ከዛ በኋላ ደግሞ ደም ውሃቸው በአጠቃላይ ወንዙ እንዲቀዱት ከምንጭ እንዲያወጡት ከማንኛውም ቦታ የተቀዳው ውሃ ልክ እነሱ ጣላይ እንዳረፈ እርድ ደም ይሆንባቸው ነበር። እና የሚጠጡበት ምግብ የሚያዘጋጁበት ውሃ አጥተው ተሰቃይተው ነበረ ማለት ነው። ያም ሲወገድ መልሰው አፈረሱ። ወንፊላቁል ባህር እንደገና ደግሞ በብክራቸው ባህሩን እንደዚህ መጥተው እንዲከፈት አደረጉት። ይህንንም አይተው ሊያምኑ አልቻሉም ማለት ነው። ወዲኒን ሌላው ደግሞ ተከታታይ የድርቅ አመታቶች ተከሰቱባቸው። እንደገና ደግሞ የድንጋውን ለሰራዊታቸው በብትራቸው መጥተው ውሃ እንዲፈልቅም ያደረጉበት ሁኔታ አለ። እነዚህን ሁሉ ተአምሮች እንግዲህ በዝርዝር አላህ አሳይቷቸው ይሄ ሁሉ የሲህር ውጤት ነው ብለው ነው እንጂ የደመደሙት እውነት አንተ እንዳልከው ነብይ ነህ ሊያሰኛቸው አልቻለም። አሁንም ታዲያ ቀደም ሲል እናንተ ስታቀርቧቸው የነበሩ ጥያቄዎች መልስ ያገኙ ነብዩንም እንደዚሁ እንደ ሙሳ ሳህር ነህ ለማለት እንጂ እውነት እንደማታምኑ ስለማውቅ ነው መልስን ያልሰጠኋችሁ በላቸው ነው። قال لقد علمت ما أنزل هؤلاء إلا رب السماوات والأرض بصائر أنت مكفر أنجى عليهم في العشو زي فرعون موسى دمو ببقوا العشو منال لقد علمت يا فرعون أهون أنت اندمت لو سايهون يانت جمت بأرجيت اندمت هاك إجابعيني أعلم ما أنزل هؤلاء إلا رب السماوات والأرض بصائر سماياتنا مدرين يفتروا جيتا ለኔ ነብይነት ማረጋጋጫ እንደሆኑ ብሎ ያወረዳቸው መሆናቸውን ከልብህ እንደምታጥ ይገባኛል። አውቀ ያው ሐቅላለ መናገር ነው እንጂ መስፈርና መጥለይ ከልብህ እንኳን ሰማይና መሬትን የፈጠረ ጌታ ለመረጃነት ለኔ የሰጠኝ ሙዕጂዛ መሆናቸውን እንደተረዳ ነው የማቀዋል። ወኢኒ ላአዱኑከ ያ ፊርዐውኑ መስቡራ አንተኔን መስፈር አድርገህ እንደምትገምተኝ እኔም ደግሞ በበኩሌ እውነቱን ከተረዳ በኋላ ባለመቀበልህ አንተ ፊርዐውን ከትንሽ ጊዜ በኋላ አደገኛ ጥፋት ውስጥ የምትገባ መሆንህን እጠራጠራለሁ። አሁን እንግዲህ አበዛኸው። ለዛሬ አላህ ሱብሓነሁ ወተዓላ ዝም ብሎ አቆይቶሃል። አሁን ግን ነገሩ ሁሉ ግልጥልጥ ብሎ በመረጃ ከተቀመጠ በኋላ እንደዚህ የምትል ከሆን አንተ የመትያና የመውደቂያ ዕለት የተቃረበ ይመስለኛል በማለት መልስ ሰጡ። እንግዲህ መጀመሪያ አካባቢ ፈቁል አለው ቀውለን ለይነን ባለው መመሪያ መሰረት ለዘብ አድርገው ነበረ። ቃል በቃል አይመልሱለት ነበር እሱ ሲሳተፍ።